الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. مكملات العاقدة من مكارم الأخلاق ومحاسن الأعمال التي تحلى بها أهل السنة. فصل زارين من نكره ومن بتملكته في بيان مكملات العاقدة. عقدا سلم يموالون قراطوش مابرارا من مكارم الأخلاق طروسنا مقبارنا ومحاسن الأعمال ملكان سراوش ومحاسن ملكاموش هونو الأعمال سراوش التي نزل ملكان سراوش يتحلى بها يواب باتات أهل السنة أهل السنة وشيهم يواب باتي هونس ملكان سراننا مكارم الأخلاق إن ملكتان لما لكنو بزاري رؤساته في بياني مابراريا مالكنو مكملات العاقدة لعاقدة مكملات مالت العاقدة عاقدة اللي يمولو يعاقدة مواب يوصلو عاقدة بالتون سيهون كعاقدة قر عبرو المزامدون يسو ماموية يهونو اللو من مكارم الأخلاق ملكام سنة مقبار ومحاسن الأعمال ملكام سراوت التي النزل ملكام سراوت سنة ملكام سنة مقبار يمبالوت يتحلى بها يوابوبات يهون أهل السنة وشيهم يوابوبات يهونه مالك نزيهن ملكة ثلاث ثم هم كذاب ما يكتل أهل السنة وش مع هذه الأصول استهون كاتلفنا كتو مسارتوي أكهيرات توقار أهل السنة والجماعة وش بأهل السنة والجماعة أصول وش بلنيك أرانو على ثم هم أهل السنة والجماعة وش كذاب ما يكتل مع هذه الأصول النزيم مسارات وشكات أهم بألفه رئيسوس لأيين ومسارات وشكات من يتأمروا بطالب الزيمة ترتلي يأمرون بالمعروف فملكان يزداد وينهون عن المنكر كمدفوه كالكلاب على ما تجيبه الشريعة شريعة الإسلامية بمي الرقاق تقولنا بمي الزو ملكو مالك السو بمي أتوجبه ملكو يأمرون بالمعروف فملكان يزداد وينهون عن المنكر كمدفوه كالكلاب أهل السنة على ما تجيبه الشريعة شريعة بمي الزونا بمي دنققه ملكو هم وعيتهم كأصولاته فتأمرين يأمرون بالمعروف وينهون عن المنكر ويرون أقوام السواد الجوي التكمال إقامة الحج يحج سنة سرعات المفتن والجمع جمعاوت مع قوام جمع مالت يجمع في الوران جمع بزي جمعاوت مالت والجمع جمعة وشن بمسكت والأعياد عيد وشن بمقاطم مع الأمراء كبالة سلطانات وشكار عبرارا كانوا ملكام وشن يهونوا من الزبالة سلطانات أمير وشكتو عفو جارا مدفون بهون عبرو من يادر قالوا حجين فاستمارلو جمعة نقاطمالو عيد وشن ما عبرو يساقدالو مع الأمراء عبرارا كانوا عفو جارا إن حجاج بن يوسف المثل صحابية الناتج عيش أبروات سنك فاتفة نبت مع فجرتهم لماذا؟ لأن لا تنبعث الفتنة فتنة عندها يتفتر فتنة ولا ما تجبلهم على سوء لمن؟ قوري اللاتو بوردري اللاتو هادري اللاتو باندري اللاتو أمير وتناتو نزيق أرما فنجت للا فتنة ما تفتنة هؤلاء هو الأمراء والأعياد مع الأمراء كأمير وشكار أبرارا كانوا ملكام وشميهونوا أفجارا مطفو وشميهونوا أهل السنة وشي أبرا وشين كثاك تخلوا ويحافظون يتوابك على أهل السنة على الجماعات بجماعة صلاة الشملي يكثاك تلالوا إيه مكارم الأخلاق وينهم محسن الأعمال اللي تبالونا ويدينون حيمانوت هذه الجويزة له بالنصيحة مكر عند حيمانوت من كثاك أشهاد القتال للأمة لأمة ومكر عكبك ويستعبوا هي موالياتهم ويدينون بالنصيحة فمكر يمنعه للأمة لأمة ومكر يحسر لفعله ويعتقدون يمنعه يحسر لأهل السنة معنى قوله صلى الله عليه وسلم يا نبي عليه الصلاة والسلام نقدر المؤمن عند أمن للمؤمن كليلو أمن جار كالبنيان عند جمد عند هنس عنكم يشد بعضه بعضا كفلوا بلوكب كفلوا يحسرون يتساف ترابلو مالك المؤمن للمؤمن عنده مؤمن كليلو مؤمن قال كالبنيان اندهن تاناتو استبرساتو تجنبتو بيتم يبال نجر فتروال يا مؤمن وش ترك منين فترال تلك جماعة بزوف اسلاموي من المسلمين يبقى انت نسيمة ترسال مالك كالبنيان يشد بعضه بعضا እርስ በርሱ ይደጋገፋል ወሸበተ ነብዩ አለይሂ ሰላቱ ሰላም አጣመሩ بين አፋቢዕ በጣታቸው መካከል እንደዛ አድርገው አሳዩ ይሄ ማለት ነው ሸበተ بين አፋቢዕ አከዛ ይሄ አቅም አለው በጣም እንደዚህ ሲተሳሰር ማለት ነው ከልቡኒያ ሙእሚኖች እንደ ቡኒያ ናቸው እንደ ግንድ ናቸው የሽዱ بعضه بعضا ከፊሉ ብሎኬት ከፊሉን ያቅፈዋል ይደግፈዋል ማለት ነው አንድ ብሎኬት ብቻውን ዋጋ የለው ሁለት ሶስት አራት አምስት እያለ አንድ ቤት ይሰራል ጥቅም ይኖረዋል ማለት ነው እናም ደግሞ ይጠነክራል من حيث القوة والشدة ኃይልንና ጉልበትን ለመግለጽ እንፈልገው ነው አራ ራሱ ጥቅምም ላይ የብዙ ብሎኬቶች ጥርቅም ነው አንድ ቤት የሚባል ነገር የሚጠቅም ነገር የፈጠረው የሙእሚኖች ህብረት وقوله صلى الله عليه وسلم نبي عليه الصلاة والسلام للا يستناقروا تالا من مثل المؤمنين يا أمانيان مستالي اتشوالو في توادهم سلفك راشو وتراحمهم متزعزن اتشو وتعاطفهم يستبس رهرهن نتاشو سن الملكة مستالي اتشو كمثل الجسد عندان دا أكال عندان دا سون نتن اتشو إذا اشتكى منه كصوفي التامن إذا اشتكى في التامن منه كذي سونة عضو عند أكل آثم يمثل بالتامن تداعى له يستمع مال مالتنا صائر الجسد للوم سونة بالحمى بموك أثنى والسهاري انك الفبنات أد كلهم يدارسها عند ذهن السماء مثل المؤمنين يا أمانيانوس مثالي في توادهم ثلاثه راچو سن يرتبرتاچو انرسو مكاكل يالون فكر وتراحمهم يرتبرت متزازناچو وتعاطفهم يرتبرت روحروحنتاچوننا تبدراچون سنناي مثالياچو اندزي نو اندمن كمثل الجسد انداند اكل مثالي ناچو انداند اكل مثالي ناچو اذا اشتكى في التامن منه كذي جسد لاي كسونت لاي عضون عندت اكل تتتامن تداعى ሁሉም ይዳረሳል ይስተማማል ማለት ይጠራራል ማለት ይስተማማ ሁሉም ይዳረሳል ለሁ ለዚህ ሰውነት ለዚህ በሽተኛ አካል ማለት ሳኢሩል ጀሰድ ሌሎች ሰውነቶች የሚስተማቸዋል ቢልሁማ የሙቀቱ ተካፋዮች ይሆናሉ ወሰሃር እንቅልፍን በማጣት አብረው ይሰቃያሉ ጣቱን ሲታመም ሰውየው ራስ ምታት ይነሳበታል ወይ የሆነ ነገር እንቅልፍም ያጣል ሙቀቱን ሙሉ ሰውነቱን ነው የሚሞቀው አንድ ሙእሚን ጉዳት ሲደርስበት ሁሉም ላይ ጉዳት እንደደረሰ ነው እስካት የሚጎዳውና እንትን የሚሉት ማለት ነው ይሄ መሐባቸውና የፍቅራቸው የአንድነታቸው ውጤት ማለት ነው ويأمرون ያዛሉ አህሉ ሱናዎች ቢስብሪ ትግስት አድርጉ ጽናት አድርጉ ይላሉ እንደ በላ በሚመጣበትና በሚደርስበት ሰዓት አደራ ኮብራ አድርጉ ይላሉ ሁሉን ነገር በኮብራ ሳልኩ ስሜታዊ እንዳትሆኑ ነው ወሽክር አወድሱ ይላሉ እንደ ረኻ በድሎት ጊዜ ደግሞ ጌታችሁን አመስግኑ ወሪባ ወዳችሁን ተቀበሉ ይመር ልቀባ የአላህ ውሳኔ ሲተላለፍና ቀባኡ ተፈጻሚ ሲሆን የዛም ጊዜ ደግሞ ሶብር አድርጉ ወዳችሁ ተቀበሉ አላህ ያለው አላህ የወሰነው ነገር ጥሩ ነው ብላችሁ ወይእምሩነ ያዛሉ ቢስብሪ በትግስት እንደ ልበላኢ በፈተና ጊዜ ጽናት አድርጉ ብለው ያዛሉ ወሽክሪ በማወደስም ያዛሉ እንደ ረኻኢ በድሎት ጊዜ ጌታችሁን አመስግኑ በራሳችሁ ብልጠትና በራሳችሁ ጉልበት ያመጣችሁ እንዳይመስላችሁ ብሎ ወሪባ ወዳችሁን ተቀበሉ ብለው ያዛሉ ይመሪል ቀባ የአላህ ቀባ ተፈጻሚ ሲሆን ሲደርስ ማለት ነው አሸ ወደ ማብራሪያው ስንገባ አዘል ፈስሉ ይህ ክፍል ከልሙተሚኒ እንደ ማሟያ ነው የሚታየው ሙተሚኒ ከልሙተሚኒ እንደ ማሟያ ነው የሚቆጠረው ለልፈስል الذي قبله ከዚህ በፊት ላለው ርዕስ ከዚህ በፊት ላለው ርዕስ ካሁን በፊት ባለው ርዕስ ውስጥ የአህሉ ሱነቲ ወልጀማዓ ኡሱሎችና ሲፋት ባህሪያቶቻቸውን ተመልክተናል የዛ ማሟያ ነው ይሄ ከልፈስል ከልሙተሚኒ እንደ ማሟያ ነው የሚቆጠረው ለልፈስል الذي ለዛኛው ርዕስ قبله ካሁን በፊት ላለው ርዕስ ማለት ነው ፊህ እዚህ ርዕስ ውስጥ በያን ፊህ እዚህ አሳለፍነው ርዕስ ውስጥ በያን ማብራሪያ ተመልክተናል لصفات اهل السنه والجماعه يا اهل السنه والجماعه بحريات استملكتنا التي ان ذي بحريات هي مما كملات العقيده يا عقيده ما مواياوش ناس يا عقيده ما مواياوش ناس فقوله يميلون قال سنه ثم هم كذا الناس يلا ثم هم انما الناس ثم هم أي أهل السنة أهل السنة وتمالتنا مع هذه الأصول كنجي مسارة أسكار كنيتو مسارة أسكار كاتلفنا كو مسارة أسكار التي مر ذكرها زرزرها اللي سلم عالتنا زرزرها لنا أي مع قيامهم كتب لو كمقومة سوكار أهل السنة والجماعة مع هذه الأصول كنجي مسارة أسكار مالت أي التي مر ذكرها زرزرها اللي سلم كنجي مسارة أسكار أي كنجي مسارة أسكار مالت من مالتنا كنسو دار مالت من مالتنا أي مع قيامهم قد كمالات سوكار بها فالنزي مسارته علما فأوكثم وعاملا فما تكبرم بس لي قد تكالوا بهالا عن باسالفنا شو بحرات يتحلون يوابالو ليلة تشمال يوابالو بصفات فبزو بحرياته يوابالو أهل السنة فبزو بحرياته هي النزيهم يوابوا باسو بحرياته من مكملاتها يعات إدا مامو يوسناكو وثمراتها يعات إدا فريوسناكو فريوسناكو فهم أهل السنة والجماعة قلت ماري فهم أهل السنة والجماعة يأمرون يعزالوا بالمعروف بملكان يعزالوا وينهون إيكالت كلالوا عن المنكر كما تكون جري كالت كلالوا ولفتن كل عرضون إذا أمرت بالمعروف وتركت النهي عن المنكر إذا فهذا ناقص نكسر لك أمر بالمعروف فكر المهم يندبر نهي عن المنكر يجب أن نلزم نهي عن الباشر نهي عن المنكر بكسا مهم يندبر أمر بالمعروف مهم يندبر بترو مازز كما تقوم خلقا بترو مازز من جزين تونا الجاكس بترو مازز إيه نادج عاجر هاجين يلا إيه نسرا جنة تجبال إيه نسرا إيه نتاجين يلا ما نمن نادر دوني ولكن يسول جوش المطعم ناكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاكتاك ሰላት የሚሉትና ወደ ኋላ ወይላ ለመስደድ ለአንተላ ለማለት የሆነ ነገር ክብራችን ምን በሚል ነህ አን ሙንከር ላይ ነው የምንወርደው ብቻ። አለ ሱነቱ ወልጀማዓት ደግሞ ሁለቱንም ጎን ለጎን ማስተር የደግ ነው። كما وصفهم الله الله عند جلت أكتو بذال بجي جلت أكتو الآن السنة والسنة في قولي بنلو كنتم خير أمة كأمة مرت هنا أخرجت للناس لتولدوك كتتتوت كمتوت أموت وإن مدر لاي كمتوت أموت إن أنت بلات أسناتو لأنن تأمرون بالمعروف فملكام تازال الله شهنا وتنهون عن المنكر كمتوت كلكل الله شهنا وتؤمنون بالله فالله تامن الله شهنا صباح ريات أسناتو فالنزاوس أمر بالمعروف إنه نهي عن المنكر خيرية يبلاج إنه كأمة هلو بلاج إنه لأبونات فتن يه بحري كذي بحري عندك قد له خير أمة كملوث يهو تعلم على فنوان بسو كمرك أمر بالمعروف بكاك هنا وين نهي عن المنكر بكاك هنا قلتنا والمعروف معروف مالك من دنو كتب على هو اسم جامع أتلاجي هنا سمنا لكل ما يحبه الله الله يودون نجر كله يتقللنا من الإيمان إيمانا والعمل الصالح ملك أمثرا من الذهن يتقلل من البلد معروف يبالغ الله يودون إيمان والعمل الصالح والمنكر منكر مالك تجمو ما تأيافي مصفو تكبار مالك اسم جامع منكر يالو أقل اسمنا لكل ما يكره الله الله يتقلونا وينهى عنه إن لا تدرس بلو الله يكلكلو نجر مالك منكر مالك منكر مالك الله يمسألونا الله يكلكلونا جر مالك معروف مالك الله يمودونا إيماننا مالك هم سراني مثل مالك لذي وضعوا أهل السنة قلتنا قلتنا على ما تجيبه الشريعة كيف تلالفه لأمه على ما تجيبه الشريعة شريعة بني أجزو ملكنا بني دينجزو ملكو يكتلالفه هاي باليدي بجاكتهم يحصل اللصان ثم باللسان كذاب ملاب ثم بالقلب كذاب لب ملاب من رأنينكم من رأنينكم المنكر فيغيره بيده فإن لم يستطع ذلك ضعاف الإيمان ناري كنانتا مدفون نجرية بجي كجيرو كشالة كشالة بجي بجي نسكي هونة يهونة منامن المساكين هو قادنيا كونة لستبرد بات ونمدقو سونة نجل لستبرد بات سلالة يموزيك آخاس في سنسون بان هاو تتالي تفكسو سلالة بيت سونة نجر كالة لستوطو سلالة مجمرا عاقم عاقم هانتن يهونة راسو اندالة بتشيل اللنقوة مجمرا وستاشو يالو نجر نو مسبر يالو نجر نعم هذا حق ولكن الجهلاء اندال مبقوطات نونجي ملمن ما بابل አንዳንድ ጊዜ እንደዚህ አይነት ቁጣ የሚያስፈልገዋል። ለምንድን ነው እንደዚህ ሂጃብሽን ሳታስተካክል የምትወጪው? ልክ ላይ ልትልባት ትችላለህ። ሁልጊዜ አትመክራትም። መጀመሪያ ታደርሳለህ፣ ደርሷታል፣ ብዙ ነገር አለ ትመክራለህ። መጨረሻ ላይ ግን ወደ ቁጣ ነው የምትሄደው። በቃ እንደዚህ ሆነሽ የምትወጪ ከሆነ መታሻለሁ፣ እንደውም ትመታለህ። ይልየት ትቀይረዋለህ በግድ ማለት ነው። ለምን የምታዛት ይሄ አምባገነናዊ ስራ ሳይሆን ምናዊ ስራ ነው? ሸሪዓ ነው። በቃ ያን ታደርጋለህ። ቢልየት በእጅ የምንችለው ለምሳሌ አሚር ካለ ባለስልጣን ከላይ ያለ ካለ ይሄን ነገር ተቆጠብ እንዲህ ካለ ሊገረፍ ይችላል። ሰውየው እስር ቤትም ሊገባ ይችላል። የሆነ ነገር ሊወሰንበት ይችላል። አሚሩ ቢልየት ያስቀራል ማለት ነው። ያ ካልተቻለ በእጅ ካነሳሁኝ ሌላ ነገር ይመጣል ከተባለ ثم باللسان ባረፍተ ነገር ተነስቶ በመላሱ ይሄ ሐራም ነው ይሄን ተቆጠቡ ብሎ መናገር ይሄን ብናገር ገብጥ ያወርዳለሁ የሆነ ነገር ይደርስብኛል ካለ ثم بالقلب ያንን ነገር በልቡ መጥላት ያንን ነገር በልቡ መጥላት ذلك احد اعظم الايمان እቺ በጣም ቀላሏና ደካማዋ ኢማን ናት በቀልብ መጥላት በቀልቡማ ትንሽ ወደነሱ ካንተን ካለ ተቀላቅሏል ማለት ነው ተቀላቅሏል ትንሽ ማለት ነው ንገርም ደግሞ ከነዚህ ውስጥ አልፍ እኛ የምንተዳደርበት ነገር አብረን ሙጃመላ የምናደርግበት ነገር ቢሌድ አትችልም እሺ የሰው ልጅ እንደመበቱ ቢሊሳን ግን ማንንም አይከለክለም ማንንም ሰውየው እንደፈለገ አብዶ ይሄድ እንጂ መንገድ በቃ ቢሊሳን ይሄ ከዚህ አልችልም በመላት በመላቴ ከተናገርኩ እመታለሁ የለም ማንንም አይመጣም ማንንም አይመጣም ሐራምነቱን መግለጽ ማንንም አይደባደብም በዚህ ማንንም የትኛውም ቦታ ላይ እንደ አዋት አደርጋለሁ ሌላ ነገር ከመጣብ ባይሆን የሆነ ነገር ከኋላ ካለ ሰብልቀን ተባል ልቁድራ ከችሎታ ጋር ይሄዳል ወልመስለሐ ከጥቅሙ አንጻር ይሳያል ከጥቅሙ አንጻር በመላስ ብናገር ሰውየውን እልውስ ተከተዋለው ከተባለ ጥቅጥቅ አይፈቀድም ይሄ ነገር ክልክል ሆነ ቢድዓ ነው ወይ ይሄ ነገር ክልክል ነው ሐራም ነው ብለ ካልተስማማ ጥቅጥቅ ውስጥ አትግባ ምትርኩ ውስጥ የምትገባ ከሆነ የሰው ልጅ በባህሪው እሻይል ይሄ ነገር ሐራም እኮ ነው አልከው በሸሪዓ በቃ አጓደኛዬ ጋር ማለት ነው ምን አለ ፎቶ ክልክል ነው ብለን ትነጋገራለን። አይ ይቻላል አይቻልም ይቻላል አይቻልም ከውቲ በዛን ሰዓት የሰው ልጅ መሸነፍ አይፈልግም በቃ ሐዲስ ቡኻሪ ሙስሊም ውስጥ ያለ ስድስት ሐዲስ ነግረው በቃ ድርቅ ካለብን ምንም አትተው እንዳትሸካከክ መደረግ የለበትም አለበት የለበትም የሚል ከሆነ ተው የሰው ልጅ በባህሪው ሽንፈት አይወድም በቃ አምኖ ሐቅን ተቀበለ ማለት መሸነፍ አድርጎ ነው የሚቆጥረው ስለዚህ ትተዋል በቃ እንደፈለገ መጀመሪያ ግን ነህ አድርጋል በቃ ከልከሉን ዋضح የሆነውን ነገር ትናገራለህ ከዛም በኋላ አይ መደረግ የለበትም አለበት የለበትም አለበት ለምን ልታደርጋለህ ምናምን ቀውጢ የምትፈጥርበት ከሆነ ለሐይፍ መስለሐ ስትመለከተው እሱን በእልህ ሐራም ውስጥ መክተት እዛን ጊዜ ሰው በራሱ ምንም ማድረግ አይቻልም ራሱን በራሱ አደጋ ውስጥ እየከተተ እንደዛ አይነት አለ ማለት እኛ መካከል ላይ ሲፈጠር ጥቅጥቅ ክላስ የሆነ ነገር ሲፈጠር ዲፕሊያት ናፍቂ ማድረግና መተው ክላስ ለሙዕተዚላ ለሙዕተዚላዎች ተቃራኒ الذين معتزلون يخالفون يتقرروا ما تجيبه الشريعه شريعه يمدندقون نجر يتقرروا شريعه يمدندقون نجر يتقرروا في هذا بذي بدعوا زوريا لاي معناته الناس على ما تجيبه الشريعه عدلهم يهد المعتزلون فيرون يملكتالو ياسبالو ان الامر بالمعروف بمعروف نجر ماجز والنهي عن المنكر كمطفو نجر مكلكل معناته كل خروج على الائمه بمريوت لا امصو موطات نو منو አምጠውታ የሆነች ነገር መብት ከተነሳ ለቀውጣ ነው የሚልበቃ በለው መጨፋጨፍ ነው ዘመካከለ ሲተናው ቀውጡ ነው ይሄ አህሉ ሱነት ወልጀማዓ ሳይቀበሉ አህሉ ሱነት ወልጀማዓ ምን حيث المصلحه مصلحاውና قدራው ነው የሚያ አቅም አለን ብንናገር በእጃችን አቅም አለ ይሄንን እሺ በመላስ ብንናገር የሚደርስ ነገር አለ የለም ይናገራሉ በእጃችን ብናደርግ አቅም አለን አዎ ያደርጉታል በእጃችን አይ በእጃችን ብናደርግ ሲክና ይፈጠራል ስለዚህ በመላስ ይሻላል በመላስ ያደርጋል በመላስ ብናደርግ ደግሞ ሌላ ነገር ይፈጠራል ካሉ በቀልባቸው ይጣላሉ በመላስን ግን ዱሃንም ያደርገው ነው ቀላል ነገር ነው በመላስ ማድረግ ቀላል ነው ግን ጭቅጭቅ አይፈጠርም ጭቅጭቅ የሰው ልጅ እልህ ውስጥ መክተት ሰው ልጅ ታክለክ በዛው ተቀጥኖ ሊሆን ነው የሚሻለው ይሄንን ይመስላል በጣም ባሪ ፈውሉ የሚለው ቃል ወየሩነ ይመለከታሉ ኢቃመተል ሐጅ ሐጅን ቀጥ አድርጎ ማቆምን ሐጅን ማቆም ሐጅን ማድረግ ማከናወን የሐጅ ስነ ስርዓትን መፈጸም ይሄንን ቀጥ አድርጌ እንሰራሉ ይፈጽማሉ ወልጁማ ጁማዓዎችንም ያቋቁማሉ ወልአዕያድ ዒዶችንም ያቋቁማሉ ይሄ ማቋቋሙ አይደለም የተፈለገው እዚህ ቦታ ዒድን ይሰግዳሉ አብረው ጁማዓዎችንም እንደዚሁ ሐጅንም ስነ ስርዓት ያከናውናሉ ይህማ ዋቤት ነገር ያደርጋሉ። ግን ከነማን ጋር የተፈለገኝ ነው? ማአል ኡመራ ከአሚሮቻቸው ጋር አብራረን መልካምም ይሆኑ እነዛ ኡመራዎች ካኑ ቢሆኑም አውፉ ጃራ ወይ መጥፎ ሰሪዎችም ቢሆኑ ከነሱ ጋር አብረን እንቀሳቀሳለን። ጁሙአም ጀማዓም ሐጅም ዒዶችንም ከአሚሮቻቸው ጋር አብረው ይሰግዳሉ። አህሉ ሱናዎች አንዱ መናያቸው ይሄ ነው። አያፈነግጡም ማለት ነው። ምክንያቱም የሚገርም ፊትን አይነሳም። ተመልከቱ። አይ ማለትም ማለት ወያዕተቂዱ አህሉ ሱና አህሉ ሱናዎች ያምናሉ። አህሉ ሱናዎች ያምናሉ። አንዱ መገለጫቸው ነው። ውጁበ ኢቃመቲ ሀዲህ ሸዓኢር እነዚህን እስላማዊ መገለጫዎች ቀጥ አድርጎ ማቆም ዋጅብ መሆኑን ያምናሉ። ውጁብ ዋጅብነቱን ያምናሉ። ኢቃማ ቀጥ አድርጎ ማቆምና መፈጸም ማከናወን ሀዲህ ሸዓኢር እነዚህ እስላማዊ መገለጫዎችን ማለት እስላማዊ መገለጫዎች ምን ናቸው? ዒዶች፣ ሐጅ፣ ጁሙዓዎች ምናምን ጀማዓ አዛን ምናምን የመሳሰሉትን ማለት ነው። ሀዲህ ሸዓኢር እነዚህን እስላማዊ መገለጫዎች ቀጥ አድርጎ ይከተላሉ። ከነማ ጋር መዓ ውላቲ ኡሙሪ ልሙስሊሚን ከሙስሊሞች ጉዳይ ኃላፊዎች ጋር ማለት ነው። ውላት የዋሊ ፕሉራል ነው። ውላት ማለት ኡመራ ኃላፊዎች ማለት ነው። ውላት ባለስልጣናት ማዓውላት ከባለስልጣናቶች ጋር ኡሙሪ ልሙስሊሚን በሙስሊሞች ጉዳይ ላይ የተሾሙት ሰዎች ጋር ማለት ነው። ከነሱ ጋር አብረው ይፈጽማሉ። ምን ቢሆኑ እንኳን አብራረን ካኑ መልካም ሰሪም ቢሆኑ አው ፉጃራ መጥፎ ሰሪም ቢሆኑ አብራዋቸው ይንቀሳቀሳሉ። አይ ሰዋኡን እኩል ነው። ካኑ ቢሆኑ ሷሊሒን ደጋግ ሰዎችም ይሆኑ አሚሮቻቸው ሙስተቂሚን ቀጥ ያሉም ይሆኑ በእስላም ላይ አው ፉሳፋ ወይ ፋሲቆች አመፀኞችም ይሆኑ ፌስቀን ባይሆን አመጣቸው መሆን አለበት። ይህ ወንጀላቸው ላዩኽሪጁሁም አኒል ሚላ ከመንገድ የማያወጣቸው መሆን አለበት። ከመንገድ የማያወጣ ማለት አቂዳቸው ላይ ችግር ከአቂዳ ጋር ያልተያያዘ ነገር ሙሐረማት ሊሰሩ ይችላል። ያንን አብረዋቸው የሚሰሩ ሊጠጣ ይችላል፣ ሊያጭስ ይችላል፣ የሆነ ነገር ሊያደርግ ይችላል። የሀገር ገዢ ከሆነ የሆነ ነገር ስታነሳ በቃ ዘብት እያለ የምትወርደው ተኩስ ይነሳል። ቀውጢ ሙስሊም እርስ በርሱ ጭፍጭፍ ይገባል እንጂ የሶስት ሰው የአራት ሰውን አሚር አይደለም የተባለው። ቦርደር ያላቸው ድንበር ያላቸው ባንዲራ ያላቸው ሀገር መምራት የሚሉ የሚችሉ ወታደር ያላቸው ይሄ ነው እዚህ ቦታ ላይ የተፈለገው። ምክንያቱም ፊትና የሚነሳው በዚህ ነው። ትልቁ ፊትና አይተዋ እንካኑ ቢሆኑም ሷሊሒን ደጋጎች ሙስተቂሚን ቀጥ ያሉ አው ፉሳቃ ወይ መጥፎችም ይሆኑ ባይሆን ሲስቀን አመታቸው ላይኽሪጁሁም አኒል ሚላ ከእስላም የማያስወጣቸው ከሆነ ወዛሊከ ለምን ከተደረገ ከተባለ ሊአነ ገረድ ወልሙስሊሚን የሙስሊሞች አላማና ታርጌት ሚንዛሪ ከዚህ የተፈለገው ወጀምዑል ከሊማ ቃልን አንድ ማድረግ ነው ኺላፍ እንዳይፈጠር ወልብቲዓድ መራቅ አኒል ፉርቃ ከመበታተንና ወልኺላፍ ከእርስ በርስ ጭቅጭቅ ለመራቅ ይህ ነገር ከተነሳ ቀውጢ ዓለም ነው የሚፈጠረው ወሊአነ ልዋሊ ልፋሲቅ አንድ ፋሲቅ የሆነ ባለስልጣን ላይን አዚል ከስልጣኑ አይለቅም ቢፊስቂ ከአመፁ ምክንያት አይለቅም እነ ሐጃጅ ብን ዩሱፍ ሲመሩ ነበር እነ ማን እያሉ እነ ዓብደላህ ብን ዑመር ታላቁ ሶሓቢይ እያለ ማለት ነው ብዙ ሰሃባ እያለ ብዙ ታቢ የሚገራርም ታቢዕይ እያለ ሐጃጅ ብን ዩሱፍ ጨፍጫፊ ሰውዬ ሲመራ ነበር። ለምን እሱ እናውረድ ብለው ሁለት ሰው ሶስት ሰው ቢጮህበት በዛን ሰዓት እነ ሐሰኑ ልበስርይ ሁሉ ነበሩ። አስገብቶ ሊገላቸውም ስንት ሙከራ አድርጓል። የዛን ሰዓት አንድ ሁለት ሰው ወይ ሶስት አራት ዑለማዎች ቢነሱ እዛው ነው የሚያስቀራቸው። ስለዚህ ከጭፍጭፍ አንጻር ጸጥ ማለት ወዛሊከ ሊአነ ገረድ ወልሙስሊሚን የሙስሊሞች ጉዳይ አላማ ሚንዛሊክ ከፋሲቅ አሚሮች ጋር አብረው መሄዳቸው አላማው ምንድነው? ወጀምዑል ከሊማ አረፍተ ነገርን አንድ ለማድረግና ቃልን ለማስማማት ነው። ኺላፍ እንዳይፈጠር ወልብቲዓድ ለመራቅ ነው። አኒል ፉርቃ ከመበታተና ወልኺላፍ የእርስ በርስ ፍጭት ከመፍጠር ወሊአነ ልዋሊ ልፋሲቅ አንድ አመፀኛ ባለስልጣን ላይን አዚሉ ቢፍስቅ በፍጹ ምክንያት ስልጣኑን አይለቀቅም ልቀቅ አይባልም። በሱም ላይ መፈንቅለ መንግስትማ አይካሄድበትም። ወላ የጁዙ ልኹሩጁ መውጣት አይቻልም ማፈንገጥ አለይህ በሱ ላይ ማፈንገጥ አይቻልም። ሊማ የተረከቡ አላ ዛሊክ በዚህ ላይ የሚከሰት የሚከተል ነገር አለና ወላ የጁዙ ልኹሩጁ አለይህ በትልቅ በሀገረ ገዢ ላይ ማፈንገጥ አይቻልም። ሊማ የተረከቡ ምክንያቱም የሚፈጠር ነገር አለ አላ ዛሊክ በዚህ በአገረ ገዢ ላይ በመውጣት ማለት ነው። ሊንዲያዕ ልሑቁቅ ሀቅን ማባከን አለ ሀቅ ይባክናል መብት መጣጣት ይፈጠራል ማለት ዲያዕ ማለት ማባከን አልሑቁቅ የሰው ልጆች መብት ይጣሳል። ዲያዕ አልሑቁቅ መብታቸው ይጣሳል። ወኢራቀቲ ዲማ ደም መፋሰስ ይፈጠራል። ይህንን ለመራቅ ምክንያቱም ትልቅ ሀገረ ገዢ ባለስልጣን ጋር ለዚህ ነው አሁን ባሁን ሰዓት ራሱ ምን አለ መሰላችሁ አለማችን ላይ ብዙ የሚከሰት ነገር አለ በየሀገሩ ላይ ብዙውን ኸዋሪጅ የሚከሰተው ማለት ነው መጀመሪያ ሲነሳ በእያንዳንዱ ሀገር ተነስተዋል አይደል ነግብ ለሊቢያ ለሲሪያ ለባህሬን ላይ እየተነሳላል ይሄ ማለት ነው ዑለማዎች እንትን እያበረዱት ነው ታው ምክንያቱም እናንተ መጥታችሁ እናንተ ስትመጡ የሚያልቅ ህዝብ እዛው ብትቀርዎ አያልቅም ነው አሁን ህዝብ ያልቃል በጣም በጣም የሚገርም ጭፍጭፍ ነው የሚፈጠረው ሁሉ አገር እንደ ግብጽ ወይንም እንደ ቱኒዚያ አይደለም ሁሉ አንድ አይደለም ለይሰት የመኑ ወለይሰት ሳዑዲያ ወለይሰት ሲሪያ ከሚስል እንደ ግብጽ አይደለም ግብጽ ላይ እሺ በተህሪር እንትን ላይ አደባባይ ላይ መላይን ህዝብ ወጣ አንድ ጊዜ የሆነ ነገር አደረገው ቆረጠው በጥሩ በትንሽ ሰዎች ልቂት ጥሩ ነገር ተገኘ ሊባል ይችላል ሲሪያ ላይ ግን ስናየው ለየት ያለ ነው ስንት ሺህ ደርሷል 120 ሺህ ገባ አይደል 120 ሺህ ማለት ነው ይሄ የተወሰነ ሰዎች የሚቆጥሩት ማለት ነው 120 ሺህ ሰው ልቂት 120 ሺህ ሰው ሰውየው ቢቀር ይቻላል የሚሉትም ለዚህ ነው እሱ እንኳን ሌላ ቀርቶ ምንድነው ማአከውን ይሄ አለውየን አለውይ ሆኖ ወደ ኩፍር ደረጃ ደርሷል እያሉ ራፊድይ ነው ሰውየው ራፊድይ ላይ አቂዳ የተበላሸ ስለሆነ ልትቆጣበት ይችላል ወላኪን በዛን ሰዓት የምትገምተው ደግሞ ምን ያክል ፍቅር ነው ምን ያክል ፍቅር ነው አይው ኢብኑ ተይሚያ የሚሉት እንስማቸው قال شيخ الاسلام ابن تيميه رحمه الله والله يتمكن الى يوم القيامه يمتغرم اجلال اسمي يجلبال يجر حقنا بس الله شيخ ياو تعرفونه هو طاري قال شيخ الاسلام ابن تيميه رحمه الله ولا عله لن يندم يمثلين كهونه الى ولا عله لا يكاد لو تايتو يتوقع لا يكاد يعرف በታሪክ አንድ የሚታወቅ ጣኢፋ አንዲት ቡድን የምትታወቅ የለችም በመድረክ ላይ እንደው በእስላም ታሪክ ወይንም ደግሞ ምድር ላይ ስልጣን ከተጀመረ ጀምሮ ላይካ ይعرف የሚታወቅ ጣኢፋ አንድ የምትታወቅ ቡድን የለችም خرجت ተወጣች አላዲ ሱልጣን በመንግስት ላይ በእስላም መንግስት ላይ አፈንግጣ ተወጣች ኢላ ወካነ ቢሆን እንጂ ሲخرجها በአመጣው መከናይት ምንልፈሳድ የሚመጣው ብልሽት የሚመጣው የመብት ጥፋት የሚመጣው እልቂት የሚመጣው ወደ ኋላ መቅረት አክተር ያመዘነ ቢሆን እንጂ ምን ለዚ ፍዛለቲ እሱም በማስወገድ ላይ እሱም በማስወገድ ከሚገኘው ጥቅም እሱም በማስወገድ ጊዜ የሚያጡት ነገር እጅግ ያመስላል። ይህ ደግሞ ኡሱልዮች ያስቀምጡት አንተ አንድ ነገር አንተ ተስተፈረውር በቦታው ላይ ወይ እሱን የሚመስል ወይ ከሱሻል ያለ መተፋቀለብ ይሄ ግድ አለበለዚያ ፍትና አንተ በቃ የምትፈልገውና ወይንም የምታስወግደው ነገርና አንተ አስወግደህ የምታገኘው ጥቅምና ከታስወግደህ የምታጣው ነገር ሁለቱ መመዛዘን አለባቸው። ቢያንስ እኩል መሆን ራሱ ጥሩ አይደለም። ምክንያቱም ምንም ያገኘው ነገር የለም እኩል መሆን። ይሄንኛው ካነዘነው ይሄንን ስገፋ እማጣው ይሄናጣለው ይሄናጣለው ይሄናጣለው ምትል ከሆነ ተው አትንካ አትነካ። قال الشيخ الاسلام ابن تيميه رحمه الله ولعله عندما مثلا لا يكاد يعرف ايتاوكم طائفه عندك بجد خرجت امتى يوطاش على بيت السلطان زبال السلطان لا امتى يوطاش الا وكان بيقول انت خروجها بموطاتنا بمافنجطوا خروج مالك مافنجط مالك بمافنجطوا مكنيت من الفساد يا متاعو يا هاجر بلشت يا متاعو فساد طفات اكثر يا مزنن قام يبدان من الذي في ازالته قال السلطانون اصبغدا كمتامطوا ثقب هذا هو المعروف اجينا علماء صوات ما تقول لا هو في ثنانا ويلالو والله بطعم مكرواتوال جن بمثل الحمد لله بزوم يكمل بزوم ما يكمل يعني مجمر دروس نسمع عند نجر الله والله بطعم عجيب يونه نجر خلاص ثاينوتين የጋዛ ፍጥ ዘመቻ ጊዜ የዑለማዎች ፈትዋን ቢያለ በጣም ይገርም ነበር ታው ይሏቸዋል ኡሰይሚን እናንተና እስራኤሎች የምትዋጉት የምታደርጉት ጦርነት እናንተ ደግለዋ እነሱ በሚካኤል ነው የሚገርመው ሻሩን ታቃላችሁ ኤራ ሻሩን ማለት ከነ ኦልመርት በፊትና ከነ ሊክኒ በፊት የነበረው ማለት ነው እና አሁን ኡሁድ ባረክ እነ ኡሁድ ባረክ ናቸው የዛን ሰዓት በሻሩን ጊዜ የሆነ ፍልስጤሞች ኢንቲፋዳውን አክፋ ላይ ሳነሱ አመጡን ሲነሳ እሱ ቀጥታ ተፍታ አይደለም የሚገባው እንትኑን ይዞ ወልደዘሩን ይዞ ወዴት ነው ወደ ጋዛ ሰጥና ወደ ራማላ ወደ በከተል ጋር ይገባል ቤታቸው ትርፍርፍ ወደ ኋላ መቶ አመት ይመለሳቸዋል መልሶ በርዳታ ይሰጥኑ ምንም አሁንም መጥቶ አፈጣ እስጥፍን ያደረጉ ስለዚህ አይ ቆይ የሆነ ነገር ቢወሰድም ወለኩል ሸይ ለሁ ወቅቱ ምክንያቱም አሁን ላይ የምታጠው ነገር ያመግራል እነሱ የሚጠቀሙት ነገር አለ ሐማስ የሚባል አሽከባሪ ገብቷል እሱን ነው የምፈልገው እነሱን እሱን አይደለም የምፈልገው ሀገሪቷን ለመቆጣጠር ነው ዋና አላማቸው ሐማስን አይደለም ሐማስን ግን እንደ ዋና እንትን አድርገው መነሻ አድርገው ተጠቅመውበታል ሐማስ ስላለ እዘድን ልቀጣም ይባላሉ ጀና ካላስከሪ ለልሐማስ የሐማስ ክንፍ ነው እሱ ነው ሮኬቶችን እንትን ካፑሻዎችን ይተኩሳል ሮኬቶችን ቹ ሮኬቶች አንድ 12 ሮኬት ካቱን እጥፈ ለሊት ተመጣና የእስራኤል ሄሊኮፕተር ድምጥማጥና ተው ይሄዳል አስቡ 12 ሮኬት ከተማው ስታርቱ የሚገርም ወላሂ የዕዘድን ቀጣም የሚያሰነ ጥፋቸው ሮኬቶች 12 ካቱን ጭፎ ከሆነ እኔ ዳበረሃ ውስጥ ነው የሚቀሩ እስራኤል ከተማው ሳይደርስ እስራኤል ከተማው ሳይቀር ዳበረሃ ውስጥ ነው የሚቀሩ እሷ ግን መጣ ቁልፍ ቁልፍ ቦታውን ትርምስምስን ታወጣለች እንዳል ነበር ዶጋ ነው ወደኋላ محصور بذي ساعتنا علماء يسمى قالوا عازم من جمن هنا نزاهة قناة مثل يالة السوزي صوفة لا يكتب له فتوى يتفعلوا منه من يصبروا أمين عالفكو قولتك أن يوسم ليلوا السؤال بل جزيرا بك قالوا لنا ايه بذي بذي بوتا قالوا علماء فتوى ميساتو تلمن بسنا فتوى ميساتو راسو صوفة لا يتكمتو يترى يفلس ايه قناة باروري بيتكاتل باروري اتكاتلوا ما انه مجمّر يحيزو كهالا السوات تكوص عليه دمتا يلاتن مجرموتنا شو ملعنوتنا شو اركوشوتنا شو اسرائيل مالك ካንተ ትንሽ ነው የሚጠብቁት ካንተ አንድ ሮኬት ተኮስ ማለት አለቀ ለዚህ ዑለማ አትነካፋቸው ተዋጡ እሚወርሱም ከሆነ ይውርሱ ምክንያቱም አሁን አትችል አቀኝ ይለ እዚህ ነው والله መፈቷቸው የነብኑ ተሚያ የሚፈጡት ሩል ለኢስላሙ ወአህሉ ሱና ምን ያክል ወደኋላ እሷ ምን ያክል እየተከፈተች እንደሆነ እሷ ትገሰግሳለች እነሱን ወደኋላ ነው መለሰቻቸው አሁን እስራኤል እንደው ፍራውን ቴክኖ ፍራውን አቁማ ፍልስጤሞች ቢገሰግሱ በሁለት መቶ በሶስት መቶ አመት አይደርሱባትም ይህን ያክል ተራርቀዋል በቴክኖ መስቀት ማለት ነው ለምን እንደ ኩለማ አውቀዱ ናራን የተወሰነ ያክል በተኮሱ ቁጥር እነዛ እጥፍ ነው የሚመለሱት አንድ አላህ አጥፋቸው አላህን ተቀበል والله ከአላህ በላይ ለነሱ ማንንም የለም አላህ እሱ ያውቃል እንዴት አድርጎ መምታት እንዳለበት ያውቃል በመሬት መንቀጥቀጥም ይሁን በወረርሽኝም ይሁን ጥርስ ሊያደርጋቸው ይችላል አለይሁ واهل السنه اهل السنه يخالفون في ذلك بذي لا يتقرروا اهل البدع بدعيوتين يقاوموا من الخوارج افنغاچو كامتنيوتين والمعتزله معتزلاوتين اهل السنه ايسماموا والشيعة شيعاوتين من دزو كنسو غارا يهدوا الذين شيعاوت معتزله والخوارج يرون عندي نو مياسبو قتال الولاد قال السلطان مواغات علبن ما مات علبن بالالسلطان لا يلالو والخروج عليهم بالبالس لا افنغطو موت عالبن بلون مياسبو علماء ديما يكلكلال سويو كفرا بواحد قال يا سيدرس انداتامصوبت مسلم عقيدو تبلاصتو لمن اسكالاصبا سيدرس انداتصوتو عقيدو تبلاصتو مهونن ليلا امنت تكتاي مهونن اوقاتو دمو فيتنا ينثال قالاتو امناطاو نغير يامجنال كمناغنيو قالاتو اهونم انداتصوتو ايه شرطنو تبابنال ሙስሊም ሆኖ የሚያስተዳድር ሙስሊም ከሆነ ማፈንገጥ አይቻለም ምንስ ካልሆነ ድረስ ገዙ ምንስ ካልሆነ ድረስ አቂዳውስ ካልተበላሸ ድረስ የሳውዲ መንግስት ይጠጣሉ ይባላል ቢራ እጅግ የሚገባባት ሀገር ብትኖር ሳውዲ አረቢያ ናት ይላል የሳውዲ አረቢያ እስላም በሳውዲ አረቢያ አይደለም እስላም የሚለቀው አሜሩ ያን አሜር ብታወርደው የሚመጣውን አመጽና አገሪቷ ላይ የሚፈጠረውን የእርስ በርስ ቀውጢ እንደ ግብጽ ፍርምሷ ነው የሚወጣው አልሐምዱሊላህ ይሁን እሱ ይሁን ዋናው አቂዳን አልከለከለም በጣም ያስተምራል እየሰራም ነው ዛሂዳ አቂዳችን ተስተካከለ ነው والله ሊጠጣ ይችላል ስለሆነ ምንም አይደለም ሷሃባም ሊጠጣቷል ሊሳሳት ይችላል በዛሃገባል ሲላተራምስ ይችላል ያ አይደለም እሱ ዋናው ሚዛናችን አቂዳው ላይ ምን ያክል ነው አቂዳችን ተስተካከለ ነው ሳውዲ መንግስታቱ አቂዳ ላይ ምንም ፍንጥው የለም ምንም ነገር የለም እድት ያለው አቂዳችን የተስተካከለ በዛ ላይ ግን ሸህዋ ሁሉ ነገር ተመቻችቶላችኋል ብዙ ነገር ሊያደርጉ ይችላል ማፊያ መጠጥ ስለተጣደም ይሄን መንግስት አወርዳለሁ ብሎ አመጽ ቢነሳ የሳውዲ አንዳንድ ተቃዋሚዎች ምን እንደሚፈጠር በሀገር ይባላል የሀጅ ስነ ስርዓት ሙሉ ይዘጋል ያ ሁሉ የአቂዳ ዑለማ ሁሉ ምን ይገደላል ሞታድ እየገባ ነው የሚጠርሳቸው አሁን ሶሪያ ውስጥ ያለ ዑለማ ሁሉ ያለቀው በምንድን ነው በአማጽያን ወይም በመንግስት አይደለም ሞታድ ነው እየገባ እየከታተፈ እንትን የጠረሳቸው ስንት ሺህ አሊም ተገደሉ ከመቶ ሀያ ሺህ ህዝብ ውስጥ እኮ ቢያንስ 3000 ወይ 2000 ዓሊም ሆነ علماء ሆነ እንዳለ በየመስጊዱ እየገቡ ያረጋሉ ይጠቀማሉ በዚህ ግርግር እና ሰላም ማለት ሰላም واهل السنه يخالفون ደግሞ ምንም አይነቀም እኮ ተቀማይቲን አህሉ ሱና ተኻሊፉነ ፊዛሊክ በዚህ ይጻረራሉ አህለል ቢድዓዎችን ይጻረሯቸዋል ምን አልኻዋሪጅ ኻዋሪጆችን ሙዕተዚላዎችን ሺዓዎችን الذين እነዚህ ሶስቱ ግሩፖች የረውነ ያስባሉ የታለል ውላት ባለስልጣናትን መጋደል መታለም አለብንና ንጹህ መውጣት ይላሉ ወልኹሩጅ አለይሂም በእነሱ ላይ ማፈንገጥ አለብን ይላሉ اذا فعلوا كثروا ما هو ظلم بدل كفصموا او ظنه ظلما وي بدل ነው ብለው የሚያስቡትን ነገር ከፈጸሙ ማፈንገጥ አለብን መውጣት አለብን መፈታት አለብን በእነሱ ላይ ጫካ መግባት መሸፈት ማለት ነው ወይረው ነዛል ይሄን ይቆጥሩታል ሚንባቢል አምሪ ቢል ማዕሩፍ በጥሩ ከማዘዝና ወይ ነህል አንል ሙንከር ከመጥፎ መከልከል ብለው ይቆጥሩታል ይሄን ያ ሱብሃንአላህ قد انسبوا حربا حرب ጦርነት እንደዚህ ቀውጥ አድርገው ተከይፈ ይኩኑ አምሪ ቢል ማዕሩፍ ነህይ አንል ሙንከር ማው የከበለሻሽ ፍራአትን ትንያጣ ስታየ በዛ ፊት እየተደፈረ ስለዚህ ምክንያት እኮ ነው ለምን ተደፈረ አይደለም መባል ያለበት ሲልስ ተደፈር መደፈሯን ደፋሪዎች ሁሉ አይደለም ማልቀስ ያለበት እንድደፈር ጻቡን ያስነሰው የመጀመሪያው ተቋስ ነው አደገኛ እነከም ፈዒሩ حرب ብለ ተናገሩት ነብዩ በኋላ ላይ የሚፈጠረውን አይደለም በኋላ ላይማ ቀውጢ ነው የሚሆነው ከፈነዳ በኋላ ብዙ ነገር ይበለሻል አለሙም ሰው ልጅ ይወጣል የዛን ጊዜ አይደለም የሚታይ የመጀመሪያዋን ያፈነዳታታ ለምን አፈነዳት እሱ ሰውዬ ነው አላህም የሚይዘው እሱ ነው ከዛም በኋላ ነው የመጨረሻው ማለት ነው እንዴ ከሙስሊሞች ምኑ ስታየው ግን ምን እንዳለ ታውቃለህ ሩዶ ድልስ እልስስጥ ማለት ነው ለማንኛውም ለምትፈጠው ሪስፖን ለምታደርገው ነገር ምን ያክል ተመጣጣኝ ነኝ ወይ የሚል ነገር ማሰብ አለብህ ግድ አሁን እኮ ዝልም የለባቸውም እኮ አይደለም ይዘለማል ብዙ እኮ ይዘለማል በጣም ዝልም ይመጣል ታጃግኝ ፍሃል ተረፈም ነው ጨርሷቸዋል አርጓቸዋል በዛን ሰዓት ግን እንትን ፈጥረው እና አብደላህ ኢብኑ ዑመር አመጹበታል አላዘዘም ተው ተከትላቸው አብራችሁ ስገዱ ተስዋላ እሱ ያስገደደ ጽፈት ላይ ያደረገ አብሮ ከኋላ ይሰግዳሉ ለምን ግሩፕ የዛን ሰዓት እኮ መውጣት እኮ ይችላል አብደላህ ኢብኑ ዑመር ይሄ ሰውዬ ሙጅሪም ነው ይሄን ሰውዬ ሁላችንም ተዋጉ ቢላቸው ሷሃብዬ ነው አጃጅ ዝም ብሎ ነው እሱ ሷሃብዬ ነው ከሱ ጋር ወግ ነው መጨፋጨፉ አይቀርም ሐሰንን አየ ሐሰን መስፋለም ይችላል ከ40 በላይ ጦር ነበር እኔ ይቅርብኝ የማይስታተስ ይቅርብ ይችላል ማለት ሰጠ እንደፈለክ አድርጎ ይሁን ዋናው 5 ሶላት ይቻከን ከሌለ ነው ነገር ነው የሚያጣው ነገር ነው የሚመለከቱት አሉ ሱናዎች ይዛናችሁ ይሁን وقالوا ويحافظون يتطابقوا على الجماعات جماعان تنققوا يتطابقوا اي ومن صفات اهل السنه كاهل السنه متجلجاو استانوا اهل السنه وحافظون يتطابقوا على حضور صلاه الفريضه صلاه الفريضه بنستاتف مع الجماعه كجماعه غير جمعه جمعهن او غيرها بل لام جزيه لان ذلك مكنيتهم من اعظم شعائر الاسلام كاسلام ملكته تستعلقوا نونا وطاعه لله كالله طعام اندزوه ورسوله كملاكتين نو لذلك بذي زوريا خلافا خلاف الله للشيعه لشعر كشعوت قال لا يجعلوا اهل السنه الذين شعوت لا يرون الصلاه مسجدنا يسجدون الا مع الامام المعصوم معصوم كهون امام جارنجي كظالم جار يسجدون رسول الله عندهم يمسوبتا وخلافا اهلهم بتقاراني ناتوا اهل السنه للمنافقين لمنافقوش الذين منافقوش يتخلفون عن صلاه الجماعه كصلاه الجماعه ودوها لا يسجدون وقد وردت احاديث بذو حديثات مرفوعه في فضل صلاه الجماعه كلا صلاه الجماعه تعلقنت يجلسوا ثلاثه تعلقنا والامر بها صلاه الجماعه ما يجوز بذو مرفوعه والنهي عن تركها اسوان متوكل كل اندهونه بذو حديثات مرفوعه ليس هذا موضع ذكرها يي اسوا يذرذر بوت عدلن رب الله التوفيق السلام عليكم ورحمه الله وبركاته